ما شاء الله عليكم، جزاكم الله خير الجزاء وأحسن الله إليكم على حسن انتظاركم. الله سبحانه وتعالى ملكام جزاتكم يكفلاتكم إن شاء الله تعالى. ما استوك يوم من دنيا نبرو أن يسكن متأدرس عندنا وندمهتوش يرفد باتشو سلوهنا ساعته بين المغرب والعشاء بالنادر قوي يميل هالصاب نبرة كتسمع ما تشبت بزا زوريا لا يتنقى لتقوي نبر يفلقكوت أهونم درس يا كهدن إن أنت يا سلا تبقونا بين المغرب والعشاء بالنادر قوي مكنياتهم عشاء وده لليت يهدنو سبات تكل سجدن الزيس كن درس ترس منت كمن عمن يهوننو بزا زوريا لا ينبر إن شاء الله ሆምወርክ የነበረው ጠይብ አሁንም ደርሳችን ትንሽ አጠር አድርገን ስናበቃ ወንድምህቶቻችን እየያዝናቸው እየሰለቹ እየመጡ ይመስለኛል ኢንሻአላሁ ተዓላ بسم الله الرحمن الرحيم وبه نستعين على امور الدنيا والدين وصلى الله وسلم على نبينا وحبيبنا وقدوتنا محمد صلى الله عليه وعلى اله وصحبه ومن استنى بسنته واقتفى أثره واهتدى بهديه إلى أن يرث الله الأرض ومن عليها وإن شاء الله تعالى إذا ريت مرتاحين من نبرة يتنعكم من وسطي وتاو تفابين ما شاء الله ما شاء الله اختي في الله يا لا إله إلا الله شرطوش ويم يا لا إله إلا الله كدمه نيتاوش جزاكم الله خيرا سميرا ويم سمرا የላ ኢላሃ ኢላላህ ቀድመ ሁኔታዎች እንግዲህ ላ ኢላሃ ኢላላህ ሙሐመዱ ረሱሉላህ የሚለው ቃል ከአላህ ዘንድ ተቀባይነት ኑሮት ከአላህ ዘንድ ቫልዩ ኑሮት የሚፈለገው ከኛ የሚፈለገው አድርሷል ሊባል ዘንድ ከአላህም ሱብሃነሁ ወተዓላ የምንጠብቀው ነገር ያስገኝልናል تبلو تسفالي الطالبات وعليكم السلام ورحمة الله وبركاته سدرات المنتهى يا رب لبال زند كدمه نيتاوش أرد علماء بمن يمثلو تال نزي كدمه نيتاوش ويمدقمو كلا إله إلا الله قار تيايزو يميمتو نقراتوش هلو بمن يأيايزو أتشوال با قلف يا قلف ترسوشو ترسي على اللو قلف من ما يكفتم آمين وإياكم ترسي على اللو كل فاي كفتم مكنياتهم ووستي عبدود بترسو يميجانا اتشو نقراتو چننا يميشكر اكراتو نقراتو چسلالو ترسي على اللو زم مبلو لموت كوهنا اي كفتهم اي قبام مكشسكرنا كاتيو بس اندزاهم لا إله إلا الله بدركو كوهنا واقايل واقايل لهم ترقوم مميل لهم سلزي لقزيو ሰባት ቅድመ ሁኔታዎች አሉ። እነዚህ ሰባት ቅድመ ሁኔታዎች ሁላችንም ልብ ብለን እንከታተላቸውና እነዚህ ነገራቶች እኔ ሙስሊም ስሆን አብረውኛሉ ወይ የሚለው ማሰላሰልና ማገናዘብ ይጠበቅብናል። شروط لا اله الا الله سبعه يا لا اله الا الله ቅድመ ሁኔታዎች يا لا اله الا الله ترجم እንዲ ኖረው የሚያደርጉ ነገራቶች ሰባት ናቸው ይላሉ። አወለን እውቀት ነው። እውቀት ከሁሉም በፊት ይቀድማል። እኔ በጣም የሚገርመኝ ነገር አለ። ምንድነው እሱ? በዓለማችን ከሙስሊምና ከነን ሙስሊም ነን ሙስሊሙ ይበዛል። መሆን የነበረበት ግን ሙስሊም መብዛት ነበረበት። የዓለማችን 90%ቱ ሙስሊም መሆን አለበት። ለምን ከተባለ እስልምና ክሊር ነው፣ የማያሻማ ሃይማኖትም ነው። ሌላ አማራም ነው ውጭ ሙስሊም 10% እስልምናን የሚቃወም ሳይሆን ግራ የገባው ሰው ሊሆን ይገባው ነበር። طيب ወደ እስልምናው እንምጣ። ሙስሊሞች 90%ቱ ዑለማ መሆን ነበረባቸው። 90%ቱ ሙስሊሞች ወንዱም ሴቱም ከመቶ ዘጠና ፐርሰንቱ ሙስሊሞች ዑለማ ጠንቅቀው ዲናቸው የሚያውቁ መሆን ነበረባቸው። ግን ቢልዓክስ ሆነና 90% ጃሂሎች ነን። 10% ብቻ ናቸው አላህ ያደላቸው አላህ ያሞናደላቸው ዲኑን በደንብ ጠንቅቀው የሚያውቁት 10%። በጣም የሚገርም ሁኔታ ነው። ከዑለማ ደግሞ 90% ሙሉ በሙሉ ወደ አኺራቸው የገቡና ለዲናቸው የቆሙ መሆን ነበረባቸው። 10% እንዲያው አንዳንዴ እየወደቁ አንዳንድ ጊዜ ደግሞ እየተታለሉ እንደዚህ የሚሆኑ መሆን ይገባቸው ነበር። እውነታው ግን እየታየ ያለው 10% ቢገኙ ነው። فإن كل الناس هلكا إلا العالمون والعالمون هلكا إلا العاملون والعاملون هلكا إلا المخلصون ሰው ሁሉ ጠፍቷል እውቀት ያለው ሰው ካልሆነ በስተቀር እውቀት ያለውም ጠፍቷል ባወቀው መሰረት ስራ ላይ የሚያውል ሰው ካልሆነ በስተቀር አውቆ ዳሚና ዋነኛ ይሰማል ይህ ላኢላሀ ኢለላህ ሸርጦች ወይም ቅድመ ሁኔታዎች እየተማማርን መጀመሪያ አልዕልሙ አወላን አልዕልሙ እውቀት ነው አልሙናፊ ልልጀህሊ ጅህልናን የሚቃረን የሆነ ጅህልናን ሙሉ በሙሉ ተቃራኒ የሚያደርግ ተቃራኒ ነገራቶች እንጥቀስ ቀንና ሌሊት በጭራሽ በአንድ ጊዜ ቀንም ሌሊትም መሆን አይችልም ወይም ቀን ነው ወይም ደግሞ ሌሊት ነው ጨለማና ብርሃን ቅዝቃዜና ሙቀት አንድ ላይ አይቀላቀሉ ልክ እንደዛውም እውቀት ሲይዝ ሰውየው ሙሉ በሙሉ ከጅህልና ወጥቶ የላ ኢላሀ ኢላላህ ሙሐመዱን ረሱሉላህ ዐለይሂ ሰላቱ ወሰላም መልእክትና ምን እንደበቅበት በሚገባ አውቆ ያን አይነት እምነት ሲኖረው ነው የላ ኢላሀ ኢላላህ ቅድመ ሁኔታዎች አሟልቷል የሚባለው። ፈመን ለም ያዕሪፍ መዕና ላ ኢላሀ ኢላላህ ፈሁወ ጃሂሉን ቢመድሉሊሃ የላ ኢላሀ ኢላላህ ትርጉምና ተፍሲር መልእክቱና ግዴታው ምንድነው ግዴታዬ ትጃህ ላ ኢላሀ ኢላላህ ከላ ኢላሀ ኢላላህ ጋር ያለኝ ተያያዥነትና ግዴታዬ ምንድነው ብሎ ያላወቀ ሰው ጃሂል የሚለው ስያሜ ይሰጠዋል። ወመዕናሃ የላ ኢላሀ ኢላላህ ትርጉሟም አልበራአቱ ሚን ኩል ማ ዩዕበዱ ሚን ዱን ላህ ስብሓነሁ ወተዓላ ከአላህ በታች የሚመለኩ አካላቶች ሁሉ አላውቅም ብሎ ያዕኒ ነጻ መሆን ነው። ለምን ኢናከ ኢላሀ ኢላላህ أولها كفر وآخرها إثبات مجمّر يا وا قلت قالات وش ناتشو يا مجمّر يا قال وعليكم السلام ورحمة الله وبركاته يا مجمّر يا قال توحيد نو يعني يا مجمّر يا قال كفر نو يا هلتنيا ورقمو توحيد نو الكفر بما يعبد من دون الله سبحانه وتعالى كالله بتاج أملكو يقبالنا ليملو هلو شمتت تادرقو مكات انقدي የላ ኢላሀ ኢላላህ አንደኛው ሸርጡ ይሄ ነው። ቀደም እውቀትን አስመልክቶ አንዳንድ ስጠቃቅስላችሁ ነበረ ሰምታችሁት ይሁን አይሁን አላውቅም እንጂ እኛ ሙስሊሞች እስልምናን ስንከተል ዓሊሞች መብዛት ነበረባቸው በተቃራኒ ሆነና ጃሂሎች በዝተናል አላህ ሱብሓነሁ ወተዓላ ጅህልናችን ያስወግድልንና البراءة من كل ما كالله بتاج من ملكو أمالكتوش على وكم برو مكادنو وإخلاص العبادة لله وحده أملكو لا الله ببتشن ينتي قبا والبلوم ما تدك مكبلنو يين ننجدي علم يصفر لقوال علم تنترسونو ليلا نيو ላ ኢላሀ ኢላላህ ሙሐመዱን ረሱሉላህ የሚለው ቃል መልእክቱ ማውቀን ትርጉሙም ተረድተንና ተከትለነው ስንጓዝ ኢኽላስ ጥርት አድርጎ መጓዝ ሊኖር ይገባል ነው። اليقين المنافي للشك ولتن يا ودقمو يقين ارقت أن ينت المنافي يمكارني هنا للشك ترطارين يمكارني هنا مولو بمولو ان كان يعني اللو ارقت أن يامهن لا إله إلا الله كالان دا الله بأونت يمي ملك أملاك يلم سنل بل منم عينت ترتاري لنرواي قبام كفتت ما درق يلب النم كسوج مكاكل لا إله إلا الله محمد رسول الله يمي الوالو نقرقن بل باكا وسط ترتاري إياس هادر ومالتنو يه عينتو أمنت وقايا للو أمنتنو مبالو الله سبحانه وتعالى يتبكننا أرقت أن ينتم لنوري قبال يا أرقت أن ينت كيت يمتال كتبال زرو زرو كعلم قاري يازال علمي على اللو من قزيم يتدن بابران ومهيرو يسمى تشوهال يا جماعة أبو جمال يتسمى عيد اللم عيد اللم سلم ما يسمى ونو برايفت صافو لت إن شاء الله جزاكم الله خيرا لأن أنت يسمى تشوكونا ويسبر ويم برايفت صافو لت كعلم قار لي يا ذنو طيب عندنا أوكتنو جهلان يكارن يجهل الناتك عراني هنو أوكات ولتن يو أرقت أن ينت كما تراتر يمك أرني هنا يعني يكين أرقت أن ينت سوستن يو الإخلاص الرت مادرك من شوائب الشرك المنافي للشرك شرك يمك أرني هنا إخلاص إخلاص الأعمال لله سبحانه وتعالى لا إله إلا الله ترجمان أو كان ترجمون تكتلا سنقواز يلا إله إلا الله ترجم تكتلا سنقواز عند يوم من عينة اللي ترى التاريخ كفتت بمايست ما لكون وإخلاص يا اللو ترى تادرقا سو عند يايلن عند يسمالن عند يموقسا عند يوم كف كف عند يادرقا يمي بالو خلو كجنك الله تاتشن موت أثالبن قدمت يسلم النابات وشاتشن إخلاص بمن يجلس وتنبره فإن المخلص له علامات إخلاص يمي بالون قدي يوست أحسن سرانو بوش قصتا يتنكسا كسن يمن نقلس وايد اللم نقرقن وچاوي تقوامي وچارلو سويو إخلاص دالو يمي تقومو تقوامي وچارلو النزامن دناشو كتبالة النظام عندنا شو كتب عليه أن يستوي عند المرء كعند سو زند ليستكاكلونو المدح والذم مقسانا ما تلالات كعند سو بكل عين يميايك هنا إخلاص الله يبالا بالله من قل لا يتسمارتو يمي سراحكو سراوج هلو كسوج زند أكبروت يمي ستوت عندما يما يقترد كهنا سوية وإخلاص نورتنا ميسرا وماتنا عليكم السلام ورحمة الله وبركاته ليلان يو سويت سيات العلوت سيان قاششوت لمن ان قاششوين بلو تكرت يما يسد عندما نقزي شيطان يتعوت بننا عندما يتكبر كون سونين كبرين ماتات الفلقم يمي بان نقرال انيا تككلن يا كبراتشن جنانو أهون هيدا لم يقلسو أهون يبار النت جزينو برقت يوم القيامة يبار النت جزينو نقرقن سبحان الله الكريم بدوني علي يبار النت زمن شرسا سنهيد الله سبحانه وتعالى باروتشو بنهون يوم القيامة لباروتشو يتزقات جمل كان مستنقلو يستنى لله سبحانه وتعالى يجنة سوچ بلننا الله سبحانه وتعالى حديث القدس لاي نبياتنا عليه الصلاة والسلام عند التناقروت من يوم بأسلمنا لاي يمي الدرق وانكسكاتي هلو تكباينتي اللوم لا الله تبلو يتسرع كان هنا بستكار اللهم سبحانه وتعالى بحديث القدس أنا أغنى الشركاء عن الشرك تقاري وجه كم يسفل لقاتشو نقراتوش هلو يتأرهن ينن شريكا يمال فلقنا ተጋሪም የማያስፈልገኝ ነኝ ብሎ አላህ ስብሓነሁ ወተዓላ ይናገራል። ሽርክን የሚሰራ ሰው እኔን የሚያመልከኝ ሰው ሽርክ እያደረገ ተረክቱሁ ወሽርከህ፣ ሽርኩንም ሰውየውንም እርግፍ አርጌ ተዋቸዋለሁ። ፈኢና አላህ ላ የቅበሉ ምን አልአዕማሊ ኢላ ማ ካነ ኻሊሰን ሊወጅህ፣ ለአላህ ታስቦ የሚሰራ እንጂ እንዲያው ሽርክ ያለበት ሁሉ አላህ ስብሓነሁ ወተዓላ አይቀበልም። ነቢያችንም ዓለይሂ ሰላቱ ወሰላም በጣም የሚያሰጋኝ ነገር ሽርክ ነው። አሽርኩ ልኸፊ ወይም ድብቁ ሽርክ ወይም ትንሹ ሽርክ አሉ። ምንድን ነው ስስሏቸው? አርያ ይዩልኝ ይስሙልኝ ተብሎ የሚሰራ ስራ ኢኽላስ ያለለው ሊላህ ስብሓነሁ ወተዓላ ላኢላሃ ኢላላህ ሙሐመዱን ረሱሉላህ ብለን የገባነው ቃል ኪዳን እንግዲህ እያፈረስነው ነው ማለት ነው። እያፈረስነው ነው እና እንዳይፈርስብን ልንጠነቀቅ ይገባል። ሸርጡ ካወቅ ነው ያለፈ አልፏል፣ ዐፈላሁ ዐማ ሰለፍ። መጪው ቀሪው ህይወታችን ግን አስተካክለን መሄድ መቻል አለብን። አላህ ያግዘን፣ አላህ ይርዳን። አራተኛ አልቀቡሉ ልሙናፊ ሊረድ፣ አልቀቡሉ መቀበል፣ አልሙናፊ የሚቃረን የሆነ ሊረዲ መመለስን የሚቃረን ተቀበለ መመለስን ይቃረናል ወይም መመለስን አይቀበልም ማለት ነው። ሙሉ በሙሉ ተቀብሎታል። አንዳንድ ጊዜ ሱብሓነላህ እውቀቱ ያውቁታል፣ ካወቁ በኋላ ግን መከተሉ ላይ ችግር አለባቸው በተለያዩ ምክንያቶች። አንዳንዶቹ በትዕቢት ተወጥረው፣ አንዳንዶቹ ደግሞ ከሸይጣን በታች ሆነው። ሸይጣን እንደምታውቁት የዓለማችን ሰነፍ፣ ደካማ፣ የማይረባ ማለት ሸይጣን ነው። ምንም የማይረባ ግን በሸይጣን የሚታለል ሰው ደግሞ ምንድን ነው? ከሸይጣን በታች የማይረባ ዝርክርክ፣ ዳብል የማይረባ ማለት ነው። የማይረባ ያለው አላህ ስብሓነሁ ወተዓላ ነው። ሱብሓነላህ አልከሪም። ያኒ አላህ ስብሓነሁ ወተዓላ ኢነ ከይደ ሸይጣኒ ካነ ደዒፋ፣ የሸይጣን ሴራ፣ የሸይጣን ተንኮል፣ የሸይጣን ማታለያ የመጨረሻ ደካማ ነው አለ። በደካማ የሚሸነፍ ሰው በጣም ደካማ ነው። እኛ ታዲያ የት ነው ያለ ነው? በሸይጣን እየተዳከምን ነው። ስለዚህ ከደካማም ደካማ ነን ማለት ነው። ጠይብ ከሰዎች መካከል አሉ ይላሉ ሼኹ ረሒመሁላሁ ተዓላ፣ መን የቁሉሃ ማዓ ማዕሪፈቲ ማዕናሃ፣ አንዳንድ ሰው ትርጉሙን አውቆ የሚለው አለ። ላኢላሃ ኢለላህ ሙሐመዱን ረሱሉላህ ሲል ሸርጡ አውቆ ምን እንደሚጠበቅበት ከላኢላሃ ኢለላህ ሙሐመዱን ረሱሉላህ በስተጀርባ ያለው የተከማቸው ስጦታ እያስተነተነ ላኢላሃ ኢለላህ ሙሐመዱን ረሱሉላህ የሚል ሰው አለ። ወላኪን ላ ዩቅበሉ ሚመን ደዓሁ ኢለይሃ ባዕዱ ልኡሙር ልሙተዓልቀቲ ብላኢላሃ ኢለላህ። የላኢላሃ ኢለላህ ትርጉም ያውቃል፣ ነገር ግን አንዳንድ ነገራቶች ከልክለውት የላኢላሃ ኢለላህ መልእክትን ምላሽ ሳይሰጥ የሚቀር ሰው አለ። ምንድናቸው እነሱ? አንደኛ ኩራት፣ ሁለተኛ ምንቀኝነት ወይም ሌላ ሌላ። እነዚህና እነዚህን የመሳሰሉ ነገራቶች ከልክለውት እስልምናን ሳይቀበል የሚቀር ሰው አለ። ወይም ደግሞ በጓደኛ አማካኝነት፣ በእርግጥ ይሄ ጓደኛ አይባልም ጉደኛ ነው የሚባለው፣ መጥፎ ጉደኛ ጥሎበት በሱ ምክንያት ከዲን የሚርቅ ሰው አለ። አላህ ስብሓነሁ ወተዓላ ይጠብቀንና በነቢያችን ሰለላሁ ዐለይሂ ወሰለም ዘመን አጎታቸው ራሱ እስልምና ያልተቀበለው ለምንድን ነው ከተባለ ኩራት ነው። ሱብሓነላህ ያኒ ክብሬን እንዴት አጣለሁኝ ይሉኝታ ይዞት ማለት ነው። لولا الملامة أو حذار مسبة لوجدتني سمحا بذاك مبينا، ولقد علمت بأن دين محمد من خير أديان البرية دينا. يا محمد من قد ملأكت، ولقد علمت بأن دين محمد من خير أديان البرية دينا. كهيمانوت بكل كهيمانوت كل بلاج إنا كتر عند السنة أو كتغني قبول جن التغنيم التقبلهم. لمن سبال لولا الملامة وكسات الشت دايمت أبني بيه بالفران رو أو حذاري مسبت ويم سوت يانقو عششون يالي سد بنيال بيه بالنرو لوجدتني سمحا بذاك مبينا. በግልጽ ተከታይና ታዛዥ ሁኜ ታገኘኝ ነበረ ብለው ይላሉ። ሱብሃንአላህ ከሪም። እንግዲህ ለዱንያ ክብር ሲባል የአኺራው ክብር እያጣን ነው ማለት ነው አንዳንድ ሰዎች ማለት ነው። አምስተኛ الانقياد المنافي للتركي الانقياد ተጎታችነት ታዛዥነትን ማስመስከር انقياد المنافي للتركي متون يمكارن يهونا تازاجنت تغوتاجنت. يا لا إله إلا الله ترغم أوكن كاوكن بوهالم أرغت أن يهون أرغت أن يهوننم كالباتشن ترد تادرغن إخلاصا درغن كالزام بوهالا تكبلن كالتكبلن بوهالا يا يتكبلن وبتكبار سناساي ሙሉ የሆነ ታዛዥነት ማስመስከር መተውን የሚቃረን ይሆነ። ويحصل بالعمل بما فرضه الله سبحانه وتعالى والترك ما حرمه الله. انقياد بمن يجلسال كتب على الله بنيا لا يجديتها يدرجاتشون በመታዘዝ ሐራም ያደረጋቸው ነገራቶች ደግሞ በመተው ይህንንም ሲመቸን ወይም አንድ ጊዜ ወይም ደግሞ ዒባዳ በሚበዛበት አካባቢ ሆነን ሳይሆን ጥብቅ አድርገን በመያዝ በቀንም በሌሊትም በብርድም በሞቀትም በውጭም በግቢም ከሙሐረማት ከሚሰሩ ሰዎች ጋር ሆነንም ዒባዳ ከሚሰሩ ሰዎች ጋር ሆነንም ምንም ነገር ልዩነት ሳይታይብን አህዋላችን በተቀያየረ ቦታው በተቀያየረ እድሜያችን በተቀያየረ ቁጥር ሁሉ የዒባዳው ግን ቦታው እንደጠበቀና ሚዛኑ እንደጠበቀ ከፍ ያለ የሚሄድ ቢሆን እንጂ የማይቀንስ ሆኖ መታየት መቻል አለበት። እንግዲህ አንዳንድ ጊዜ አንዳንድ ወንድም እህቶች ግራ የሚጋቡ አሉ። ላኢመን ቃለ ላኢላሀ ኢላላህ ደኸለ አልጀና የሚለው ይዘው ዒባዳ ላይ የሚሰንፉ ወንድም እህቶች አሉ። ሌላኛው መን ቃለ ላኢላሀ ኢላላህ የሚለውን ይዘው ሶላት የማይሰግድ ሰው ካፊር አይደለም ብለው የሚከራከሩለት ወንድም እህቶች አሉ። ሶላት የላ ኢላሀ ኢላላህ ትርጉም ያወቀ ሰው እርግጠኛ የሆነም ሰው ኢኽላስ ያለው ሰው ለምን አይቀበልም? ከተቀበለስ ለምን ታዛዥነቱ አያስመሰክርም? ዒባዳ የሚባለው እንግዲህ ማንኛውም ዒባዳ ላ ኢላሀ ኢላላህ የሚለው ስር ውስጥ ተካቷል። ሶላት መስገድ፣ ጾም መጾም፣ ዘካ ማውጣት፣ ሐጅ ማድረግ፣ ሙሐመዱን ረሱሉላህ ብሎ የነቢያችን ሰለላሁ ዐለይሂ ወሰለም ትክክለኛ ተከታይ መሆን ሁሉ ላኢላሀ ኢላላህ የምትለው ቃል ውስጥ ተካቷል። ቅድመ ሁኔታዎቹና ትክክለኛ መልእክቱ ከተረዳ ነው ማለት ነው። ለምን አላህ ሱብሓነሁ ወተዓላ ዒባዳ አደረግን ማለት ለአላህ ወይም ለአላህ ተገዥዎች ሆን ማለት ترك يعني فعل ما يرضاه الله سبحانه وتعالى وترك ما يبغضه سبحانه الله يميتلو سنتو الناس سنتلا الله يعززنا النابن يلا يقديت هذا الرقوم سنت عزز يعني انجدي عبادة باري أنتها تشين بتككلاس مسكرنا ليسنجل لأن الإسلام حقيقة إسلام يميلو تككلن يا مقلج أو من دنو كتبالة أن يسلم العبد بقلبه وجوارحه لله أو أن يسلم العبد بقلبه وجوارحه لله عند باريا النتو يرقاقت باريا لا الله سبحانه وتعالى بقلبهم بسونتو كفلوچم تازاجنتو ماس مسكرنو يعني اسلام يميلو بسو يولاي يسيم اللتان يا اسلام يمجمر يقول فم لا اله الا الله محمد رسول الله نو ليلو هلو ينزهو لتكالاتوش تكتاينو انجدياو سرام امنتم عندلا يتساسرنو امنت كسرات تليتو اي تايم سرام كامنت تنتلو لبتشاو اي متا وينقاد له بالتوحيد والطاعة الله ناندا درقو لا الله ترد تادرقو تازاج انتو ماس مسكرنو بمن عبادة بمسرات لاي يهنو انكدي هي لا اله الا الله كدمه نتا سدستنيو المحبة المنافية لردها المحبة وديتا دستنيا مهون المنافية لردها مملسن يمكارني هون عند النقر بنيا لا يتعززو تأزاز مملسن يمكارني هون تككلنيا وديتا المجلس اللهن سنقزاو فرتن بالشاساي هون ودنم اسلمنا وسط سنقبا رغبة ورهبة كالله زند يمي ستو ملكام ستو تام كجلا اندزيوم اسات وسط اندان ما قدم فرتن بهولتو مهالا يهونا اسلمنا كنب ودنا ودس بلون لنكتر ويقبا عندو سنيز عندون تلن عندون سنان تلتلو ميزانو يبلاشال فلا يحصل لقائلها لا إله إلا الله لم يلسوا عيقن يلتم معرفة وقبول أو كتم هنا مكبل عيقن يلتم إلا بالمحبة بودي تاكال هنا بستكار الزي لا يلبل إن لو يمي قبال نقران سو ما وكم هنا مكبل يمي بال لا إله إلا الله ترقم وام ملك توام أو قاتل تكتل واتالم يمي لو سيامي آيا جنيم اسكال ودد الناس كال تدست تدرس አንዳንድ ጊዜ የሚያካስት ያን የሚያጋጥሙን ክስተቶች እናስታውስ። ኬንያ በነበርኩበት ሰዓት አንድ ወንድማችን ነበርና ሶላት ደርሶብን ጀማዓ ሶላት አምልጦን ለብቻችን እየሰገድን ነው። እስቲ እቃማ አድርግና እንስገድ አልኩት። የሆነ የተሰላቸ አይነት ሰው ሆኖ እቃማ አደረገ። ምን ነው ፊትህ ማጨማደድከው? እቃማው ማበለሻሽህው? ያስገደደህ ማንም እኮ የለም ወደህ ስገድ እንጂ አልኩት ያስገደደኝማ ባይኖር ኑሮ ባልሰገድኩኝ ነበር አለኝ እንዴት ስለው አላህ አስገድዶኝ ነው እንጂ እኔ ወድጄ አይደለም ሰግዶ ያለሁት አለ ሱብሃንአላህ ኢባዳ ግን ስናደርግ والله ያጣጣምን ልንሰራው ይገባናል ሶላትም ስንሰግድ ልናጣጥመው ይገባናል ዘካም ስናወጣ ሐጅም ስናደርግ لا إله إلا الله مسنن تأمل الناس تأتمو يقبالنا والله انديو فكم وكم منا ممن حرم لذة الإيمان، لذة لا إله محمد رسول الله صلى الله عليه وسلم. فكم وكم منا ممن حرم لذة الأخوة في الله سبحانه وتعالى. بأ الله لا يتوادو مسلم سي أسلمنا وندما ما كنت الناهة ما كنت تعمو يا تاسم تناس انتال. فكم يا تاسم تناس انتال محبة يميبالي لله. الله سبحانه وتعالى يلا إله إلا الله كرته حتى نبياتنا عليه الصلاة والسلام سنكتلنا نبياتنا عليه الصلاة والسلام تزازاتو سنا كبر سرو يالون سنسارات تسرو يالون سنتو محبة كالتاكلبت ملو امنة دللنا الله بقرآن يقلت لنه. يقول الله سبحانه وتعالى فلا وربك لا يؤمنون حتى يحكموك فيما شجر بينهم ثم لا يجدوا في أنفسهم حرجا مما قضيت ويسلموا تسليما. فلا وربك بقيتها ملال لهن يلال الله سبحانه وتعالى يلا ما يهونم بني وبراسي ميلنقره من منقره يهونم على الله سبحانه وتعالى لا يؤمنون سوش على منهم امنتي اللاتشوم حتى يحكموك فيما شجر بينهم በመካከላቸው ለሚከሰተው ጭቅጭቅና ንትርክ ሁሉ ፈራጅ አድርገው እስካልያዙህ ድረስ አላመኑም ሙሉ እምነት የላቸውም። فلا وربك لا يؤمنون حتى يحكموك فيما شجر بينهم فلا وربك لا يؤمنون حتى يحكموك فيما شجر بينهم اها ምንድነው የሚለው ከዛ ቀጥሎ فلا وربك لا يؤمنون حتى يحكموك فيما شجر بينهم ثم لا يجدوا في أنفسهم حرجا ثم لا يجدوا في أنفسهم حرجا مما قضيت. أنت كم تفرد وفرد دقمو بل باتشو متشنانك ساينور بنسو لبوناتشو تكبلو سكال تكتلو درس تككلن يا أمنت ودن السجناء القبى من الله سبحانه وتعالى ويسلم تسليما ملو بملوم ستلت ابرو تهزاج النتاكو سكالما اسكالاس مسكر ودرس وديتا بوديتا يتمو لا يهونا ملكام سرا مالتنا محبة اسفل لقال محبة انجدي ودسوس تاكتاك جاي كفلال عندن يو محبة محبة التملاق يميبالونه محبة التملاق تملاق يأملكو يهون محبانه يأملكو محبة لا تليق إلا لله سبحانه وتعالى لا الله انجي لما انما تقبام سوچ انجي قرائي قباتشو محبة اكتاتشاوچنا درجة اندالاتشو يالتقن الزبو سوچناتشو نبياتنا وددني لالو وديتاتشو يميقل ستقن بلق صنع نبياتنا عليه الصلاة والسلام يتولد بطلة أكبره بمجفر بمدستر بمجفرنا بمدستر وعلى اللندي نقرقن السوائل اللهم قرآن اتشين يميقل صو قل إن كنتم تحبون الله فاتبعوني يحببكم الله لكم ذنوبكم. صحابة رضوان الله تعالى عليهم وارضاهم آية المحنة الوات يفتنا آيات يفتنا آيات بافو نبياتنا نودع له يميل سوهلو بافو لا إله إلا الله نودع له يميل سوهلو الله نودع له يميل سوهلو وديته بسران دي قلس فتنا متابت كالله سبحانه وتعالى فتنا متابت ان الله سنودو وديتاچن مگلچاو مندنو مالكس مچفر مزلل አይደለም እንደ ሌላው እምነት ተከታዮች ማለት ነው የሙስሊሞች مگلچا ሌላለው ሰጥ ለጥ ብሎ ባሪያነቱን ማስመስከር አላህ የሚፈልገው ቦታ ላይ ሳይታጣ አላህ የሚጠላው ቦታ ላይ ደግሞ ሳይገኝ ለአላህ ባሪያነቱ ሲያስመስከር ውዴታው ገለጸ ይባላል حب تملاق لا تليق إلا لله سبحانه وتعالى يا حب العبودية يا أملك يهونج محبة لا الله لا الله إنجي لما أنما تقبل ለነቢያችንም ዓለይሂ ሰላቱ ወሰላም አትገባም። የነቢያችን መሐባ ምንድን ነው ከተባለ የአክብሮትና ውዴታ እሳቸውን የመውደድ ከአላህ ጋር ስላገናኙን ያዕኒ ታላቁ ነቢያችን ስለሆኑ የአላህ መሐባ መገለጫም እሳቸውን መከተል ስለሆነ። የእሳቸው መሐባስ በምን ይገለጻል? ሱናቸው በመከተል ሱናቸው በመከተል እንጂ በሌላ አይደለም የሚገለጸው። የነቢያችን ሰለላሁ ዐለይሂ ወሰለም መሐባ ደግሞ እንግዲህ ውሸታሙ ሁሉ ሲዋሽ ልያዝ ነው። ነቢያችንን ትወዳለህ? አዎ። ሱናቸው ስንት ሱና አለ አንተ ዘንድ? ምን ምን እየተከተልክ ነው ነቢያችንን ወደድክ የሚያሰኝ? አላህን ትወዳለህ? አዎ። አምልኮ ላይ እንዴት ነህ? አምልኮ ላይ ሳይኖር ግን እወዳለሁ የሚል ሰው የነቢያችን ሱና ሳይከተል እወዳቸዋለሁ የሚል ሰው ፈኢነማ ሃኡላኢ ፈኢነማ አስሓቡሃ አድዕያኡ እንደነዚህ አይነት ሰዎች ተከራካሪዎች እንጂ ሙሒቦች አይባሉም ነው። ወንድም እህቶቻችን ሁሉ እንግዲህ መሐባችን ልናስተካክል ይገባናል። ሁለተኛው መሐባ ምንድን ነው? ሑቡን ሁወ ልቀትሉ ገዳይ የሆነ መሐባ። ሱብሓነላህ። ያ የምትወደው አካል እኮ እንደዚህ እንደዚህ ገጠመበት እንደዚህ ሆነ ሞተ እኮ ሲሉ ጸጥ ይላል፣ እሱም ራሱ ይሞታል። አላሁ አክበር። እንደዚህ አይነቱ ከዓለም ጠፍቷል። በድሮ ጊዜ ይከሰት ነበረ። ሑቡ ልቀትል የሚገል መሐባ። እንግዲያው ሶስት ነው መሐባ። ቀሪው እንግዲህ በዓለም ላይ ያለ መሐባ ደግሞ ተመልከቱ። ሑቡ ዓላቃ የትስስር መሐባ ነው። ትስስርና የመላመድ የመላመድ የመዛመድ የመቀራረብ አብሮ ከመኖር የሚመጣ ከልምድ የሚመጣ መሐባ ነው። ሌላ ከመቀራረብ የሚመጣ መሐባ ነው እንጂ ሑቡ ልቀትል የለም። ሑቡ ትሚላቅ ወሁወ ሑቡ ልዒባዳ ለአላህ እንጂ ለማንም አይገባም። ለአላህ እንጂ ለማንም አይገባም። ሑቡ ዓላቃ ነች ሶስተኛዋ እንግዲህ አለችው። ሱብሓነላህ። እሷም ምንም ጥሩ ነች፣ መልካም ነች፣ ወደ ትክክለኛው መሐባት ወስዳለች ይላሉ የመሐባ ተንታኞች አዋቂዎች። ፈላ የሕሱሉ ሊቃኢል ላኢላሃ ኢላላህ መዕሪፈቱ ወቀቡል ኢላ ብልመሐባ ሊአነ ልመሐበተ ተዱሉ ዐለ ልእኽላስ ልሙናፊ ልሽርኪ። መሐባ ውዴታ ኢኽላስን ታመለክታለች። አንድን ነገር ወደን ስንከተል ኢኽላስም አብሮ ይካተታል። ጥርት አድርገን እንደሆነ የምንከተለው ይገልጻል። አልሙናፊ ልሽርኪ ሽርክን የሚጻረር የሆነ ኢኽላስ እንዳለውም ይጠቁማል። ወመን አሐበ አላህ ተዓላ አሐበ ዲነሁ። ልብ በሉ እዚህ ላይ አላህን የወደደ የአላህ ሕግጋትንም ይወዳል። አላህን የሚወድም ይወዳል። እዚህ ላይ እንግዲህ አላህን እንወዳለን ወይ? ሁላችንም አላህን ከወደድነው የአላህ ሱብሓነሁ ወተዓላ ዲን ወሁወ ዲኑ ልኢስላም እንወዳለን ወይ? አላህ የላካቸው መልእክተኞች እንወዳለን ወይ? አላህ የላካቸው መልእክተኞቹ ይረዱ የነበሩ አንሳር ረዳቶች እንወዳቸዋለን ወይ? እንዲህ ከሆነ ማሻአላህ መሐባችን ትክክል ነው። ካልሆነ ግን መሐባ አይባልም። እነማ ሁወ ዲዓ ክርክር ብቻ ነው። እዲዓ ወመን አሐበ አላህ ተዓላ አሐበ ዲነሁ ወአሐበ ሩሱለሁ ወአሐበ አንሳረ ዲኒሂ። አላህን የሚወድ ሰው አላህ የላካቸው መልእክተኞችን ይወዳል። አላህ የደነገገው ሸሪዓን ይወዳል። አላህን የሚወዱ አካላቶችም ይወዳቸዋል። ሙስሊም አንደኛው አላህን መውደዱ ምልክቱ ሙስሊሞችን እየወደደ ሲታይ ነው። ምን መሐበቲሂ ሊላሂ ሱብሓነሁ ወተዓላ ዩሒቡ ኩለ መን ዩሒቡ አላህ ሱብሓነሁ ወተዓላ። ምን መሐበቲሂ ለረሱሊላሂ ሰለላሁ ዐለይሂ ወሰለም ኢትባዑሁ ሊሱነቲህ ወመሐበቱሁ ሊኩሊ መን ዩሒቡ ረሱለላሂ ሰለላሁ ዐለይሂ ወሰለም። አላህን ከመውደዱ ምልክቱ አላህን የሚወዱ ሁሉ መውደዱ፣ የአላህ ዲን መውደዱና መከተሉ ደስ ብሎት። እንግዲያውስ ወንድም እህቶቼ ጉድለት አለ በሁላችንም ዘንድ። የላኢላሃ ኢላላህ ቅድመ ሁኔታዎች ያለማወቅ ችግር አለብን። የላኢላሃ ኢላላህ መልእክት ያለማወቅ ችግር አለብን። የመሐባ መገለጫም ምን እንደሆነ እያወቅ ነው አይደለም። ሰባተኛና የመጨረሻው አስሲድቁ አልሙናፊ ልኒፋቅ። አላሁ አክበር ፈዲሓ። ሰባተኛው ሲድቅ እውነተኛነት፣ እውነተኛነት። አልሙናፊ የሚቃረን የሆነ ልኒፋቂ፣ ሙናፊቅነትን የሚቃረን የሆነ እውነተኝነት ማስመስከር። እንግዲህ አሁን ቅደም ተከተላቸውን ጠብቀው የተከሰቱ ሁሉ ማረጋገጫቸው ደግሞ እውነታ ማስመስከር ያስፈልጋል። ሰውየው የላኢላሃ ኢላላህ ትርጉምና መልእክት ምን እንዳዘለችና ምንን እንዳስወገደች ይህች ቃል ማወቅና መረዳት አለበት ብለናል። የመጀመሪያው አንደኛው ማወቅ አለበት። ካወቀም በኋላ ሁለተኛ ላይ እርግጠኛ መሆን አለበት። ሶስተኛ ማንንም አካል ፈልጎ ሳይሆን ለአላህ ብሎ ኢኽላስ አድርጎ መሆን አለበት የሚሰራው። አራተኛ እንግዲህ ካወቀ በኋላ ከተረዳ በኋላ እርግጠኛ ከሆነ በኋላ ማንንም አካል ሳያስገድደውና ሳያስፈራራው በትክክል ለአላህ ብሎ ኢኽላስ ካደረገ በኋላ በአራተኛ ደረጃ ይቀበላል። ተቀብሎ ሲያበቃ እስልምና ደስ የሚለው አውቀህ ተቀበል ነው። በዱላ ካልሆነ ትታሰራለህ፣ ንብረትህ ይዘረፋል፣ አንተም ትቀደዳለህ የሚባለው ነገር አይሰራም። ሙስሊሞች አለመሆናቸው ይጠቁማል። እንዲህ የሚያደርጉ ሰዎች ሙስሊሞች አለመሆናቸውም ይጠቁመናል። ይህንን የሚያደርጉ ሰዎች በተለይ ዘመናዊዎቹ። አምስተኛ ከተቀበልን በኋላ ታዛዥነታችን ማስመስከር፣ ታዛዥነታችን ማስመስከር። ሸሪዓ እኮ ነው ምነካ ሲባል አይ እንደሁኝ እኮ ነው፣ ወደ ዙር እኮ ነው፣ አሜሪካ ስላለሁኝ የአሜሪካ ራሱ የቻለ ህግ ሊኖረው ይገባል፣ ዑዝር እኮ ነው እየተባለ 100,000 የሚሆኑ ምክንያቶች መደርደር አያስፈልግም። ስንቀበል ታዛዥነታችን ስናስመሰክር ደግሞ እየተሰላቸን መሆን የለበትም። ወአለይኩም ሰላም ወረህመቱላህ ወበረካቱ። ስድስተኛ እየወደድንና ደስተኛ ሆነን፣ ሰባተኛ ስንወድም ታዛዥነታችን ስናስመሰክርም ስንቀበልም እኽላስ ስናደርግም እርግጠኛ ስንሆንም ስናውቅም እውነተኛ መሆን አለበት። ማስመሰል አይደለም ትክክለኛው። በቃ አላህ ስብሓነሁ ወተዓላ የሚፈልገው ከኛ መሆን መቻል አለብን። በየቀኑ ስንገናኝ፣ በዳዕዋ መልኩ ስንማማር፣ ትምህርት ስንከታተል፣ የተለያዩ የእስልምና ተቋሞች ላይ እየገነባን ስንንቀሳቀስ እውነተኛነታችን ማስመስከር አለብን። ካልሆነስ ሙናፊቅነት ውስጥ ገብተናል ማለት ነው። ሙናፊቆች በምላሳቸው ይናገራሉ፣ ለሰው ለማሳየት ጎንበስ ቀና ይላሉ፣ ውስጣቸው ግን መርዛማ የሆነ ክህደት ይዘው የሚሄዱ ናቸው። በሙስሊሞች ላይ ጥቃት ለመሰንዘር ክፍተቱን የሚጠባበቁ ናቸው። ሃኡላ አዒዘትን አለል ሙእሚኒን ወአዚላ አለል ካፊሪን። ከካፊሮች ጋር ሲሆኑ ጅራታቸው ይቆላሉ፣ በአሁኑ ሰዓት እየተከሰተ እንዳለው ማለት ነው፣ ይሽቆጠቆጣሉ። ሙስሊሞች ላይ ሲሆን ደም የጠማው አንበሳ ይሆናሉ። ሱብሓነላህ፣ መደረግ የነበረበት ብልዓክስ ነበር። አላህ ይጠብቀን። ወሃዛ ወቢላሂ ተውፊቅ። የዛሬ ትምህርታችን ይህ ይመስላል። ኢንሻአላሁ ተዓላ ከሮብ ጀምሮ በይነል መግሪብ ወልዒሻ እናደርገዋለን። ሮብ ኢንሻአላህ መግሪብ እኛ ጋር 6 ሰዓት ነው የሚሰገደውና 6:20 አካባቢ እንኳን ብንጀምረው እስከ 7:15 አድርገን ከዛ በኋላ የውዱእ ማድረጊያና የመዘጋጃ ይሆናል። አስፈላጊ ከሆነ ከዒሻ በኋላ አንዳንድ ጥያቄዎች ካሉ ከዒሻ በኋላ ቁጭ እንላለን። ለማይመሽብን ሰዎች የሚመሽባቸው ደግሞ ደርሱን ብቻ ተከታትለው ይሄዳሉ ኢንሻአላህ። አላህ ሱብሓነሁ ወተዓላ መልካሙን ሰምተው መልካሙን ሰርተው ወደ መልካም አገር በመልካም ሁኔታ ከመልካም አምላካቸው ጋር የሚገናኙ መልካም ደጋግ አላህ ባሮች እንዲያደርገን እየለመንኩኝ ዛሬ ትምህርቴ እዚህ ላይ አቆማለሁ። አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ማይክፍር ኢንሻአላህ።